ያስክሎ ገረገ አጋጣሚ አይደለም ወለድ ማደግ ሰይጣን ሲከነከ ተራሶ ሲመጣ ባርነት ሲሻር ሰለሲ ፈጣ ተራሲ መሽበደረ ገዚ ነጋ ይሄው በታሪክ ተጀመረ ሲያጋ ምስጋናዬ ወደ ጌታዬ ምስጋናዬ ملكوتን ተወ የባሪያን መልክ ያዘ እስከ መስከን ሞቴ በፍቅር ታዘዘ ካደረገው ከርሶሴ ታሪክ ለኪራሴ ታሪክ የጀመረ አጋጣሚ አይደለም ወለድ ማደግ ሰይጣን ሲከተክ ተራሱ ሲመጣ ባርነት ሲሻር ስለሲ ፈታ ተራሲ መሽበት ለኔ ግን ሲነጋ ይሄው በታሪክ የተጀመረ ዚያጋ ምስጋናዬ ይሄው ለጌታዬ ክፋት የሌለበት የእግዚአብሔር በግ እኔን ሊያዘምረኝ እርሱ አለቀሰኝ እኔን ሊያከብረኝ ውርደትን ለበሰኝ ከስም ሁሉ በላይ ስም አለው ዛሬ ምስጋናዬ ለእርሱ ነው ሰይጣን ሲከተክ ተራሱን ሲመጣ ባርነት ሲሻር ስንሰለስ ሲፈታ ተራሲ መሽበት ለኔ ግን ሲነጋ ይሄው በታሪክ የተጀመረ ዚያጋ ምስጋናዬ ለጌታዬ በመስቀል ጠረቆ ከኔ አስወገደው ጨካኙን ከሳሽን ባዶ እጁን ሰደደው እዚያ ጋ ጀመረ ታሪኬ ምስጋና ይብዛል አምላኬ አጋጣሚ አይደለም ወለድ ማደግ ሰይጣን ሲከተክ ተራሱ ሲመጣ ባርነት ሲሻር ስለሲ ፈታ ተራሲ መሽበት ለኔ ግን ሲነጋ ይሄው በታሪክ የተጀመረ ዚያጋ ምስጋናዬ ለጌታዬ I am.